የሚል ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ያ አላህ፣ ስለዚህ ዚሩ ውስጥ ካለን ሰዎች መካከል አብዛኞቻችን ሆዳችን ወደፊት የገፋ ወይንም ቦርጭ ያዘለ ወይንም ወፋፍራሞች ልንሆን ይመቻልና አላህ ይጠብቀን። ወላኩል ሐሊን አላህ ሱብሃነሁ ወተዓላ ጅክ ልንፈራና ልንጨነቅ ይገባል ማለት ነው። እና እንደዚህ ከሚለው ሐዲስ ጋር እንዴት ነው ራሳችንን ተአሙል እናደርገው? እና ዑመር ኢብኑ አብዱል አዚዝን እንዲያለው ነገር ነበረ ያስጨንቃቸው የነበረው። ታዲያ ይህንን አታስታውስም ወይ አሉ ዑመር ኢብኑ አብዱል አዚዝ። ከዛ በኋላ ይህን ሀዲስ ተነግራቸው ፈበካ ዑመሩ ቡካአን ሸዲደን፣ ዑመር ኢብኑ አብዱል አዚዝ በጣም ከፍተኛ ለቅሶን አለቀሰ። ኸሺቱ ማዕሁ አንተሸቃ መራረቱሁ፣ ሆዳቸው ይቀደዳል ብዬ ይቀደዳል ብዬ እምሰጋለትን ያህል ለቅሶን አለቀሰ። ስመ ከፍከፈ ድሞአሁ፣ ከዛን እንባውን ጠራረገና ወልተፈተ ኢለየ ወቃል፣ ወደ እኔ ዙር አለና ብሎ አለ ፋልተሉሙኒ የአባ ሓዚምን إذا أنا أهزلت نفسي لتلك العقبة، تاديا أبا حازموي إني لزاك أقبت راسين أكالين ياك أتنك وياك الصغبهن توك سنيان لهن رجاء أنجو منها كزاك أقبت نجاوة اللوبي وما أظنني بناجين إني قن راسين نجاوة اللوبي على الصغوم. سبحان الله سبحان الله. إني أتني سرأسرتن በቃ በስምንቱም የጀነት በር የምንገባ ነው የሚመስለን። እነሱ ግን ይህን ያህል ሳሊሖች ሆነው ደግሞ እኔ ነጃም ወጣም አይመስለኝም ብለው ይጨነቃሉ። ፈሱብሓነላህ። እና ይሄ የመጀመሪያው ሱራ ነው። ታዲያ እነኛ ትውልዶች እንዴት ያሉ ትውልዶች እንደሆኑ የሚያሳየን ነው ሱራ ነው። እስኪ ሁለተኛውን እና ሶስተኛውን ገጽታ ኢንሻአላህ ትንሽ ረፍት አድርጉና ከአምስት ደቂቃ በኋላ ተመልሼ እመጣለሁ ኢንሻአላህ። ማይክ ፍሪ ሰማላ ጀማ ሰማላ። እሺ መርሐባ። እሺ ኸር። ሁለተኛው ሱወር ደግሞ ዑመር ኢብኑ አብዱል አዚዝ ረሂመሁላህ ምን ያደርጋሉ? ይህንን የሚነግሩን ደግሞ ጡፈይል ኢብኑ ሚርዳስ ናቸው። እና አሚር አልሙእሚኒን ዑመር ኢብኑ አብዱልአዚዝ ሒነ ወልየ ልኪላፈተ፣ ዑመር ኢብኑ አብዱልአዚዝ ኪላፋውን በተቀበሉ ጊዜ ይላሉ፣ ከተበ ኢላ ሱለይማን ኢብኒ አቢ አስሪይ ዋሊሂ አለ ሱግድ كتابا قال فيه عمر بن عبد العزيز سليمان ابن ابي السري ودم يبال متكاچو ودم يبال تكتاياچو دبدابين يصفالو سعد يبال اسيا وينم ايجيا وسط ينبره وكيلاچو نو من يلالو اتخذ في بلادك فنادقا، አገርህ ላይ ሆቴሎችን ገንባ ብለው ያዙታል። ለምን? ሊስትዳፈት ልሙስሊሚን፣ በዛ አካባቢ የሚያልፉ ሙስሊሞችን ለማስተናገድ። ፈኢዛ መረ ቢሃ አሐዱ ሚንሁም፣ ከሙስሊሞች መካከል በሀገራችሁ አንድ ሰው ሲያልፍ፣ ፈስተዲፉሁ የውመን ወለይለተን፣ አንድ ቀንና አንድ ሌሊትን አስተናግዱት። وأصلحوا شأنه، قدعون أسامر اللت، وتأخذوا دوابه، أنساساون فرسون قملون تبقوا اللت. فإذا كان يشكو نصبا دكمونيا دكاما اللبين كالدقمو، فاستضيفوه يومين وليلتين، ሁለት ቀንና ሁለት ሌሊቶችን አስተናግዶት ወዋሱሁ እንዳስፈልገውን እንክብካቤ አድርጉለት ፈኢዛ ካነ ሙንቀጢአን ላመኡነተ ዒንደሁ ደግሞ ሙንቀጢአን ስንቅ የተቋረጠበትና ስንቅ የሌለው ሰው ከሆነ ደግሞ ወናዳበተን ተሕሚሉሁ የምትሸከመውን እንስሳ ከሌለው ፈአጡሁ ማ የሱዱ ሓጀተሁ ሓጃውን የሚመልስለትን ነገር ስጡት ወአውሲሉሁ ኢላ በለዲ ወደ ሀገሩም አድርሱት ብለው ስብሓንላህ። አሁን እኔ የአሚር ልሙእሚኒን ዑመር ብኑ ዓብዱልአዚዝን ታሪክ አነብና ደግሞ አሁን በሀገራችን ውስጥ ያሉ የሙስሊም ተጠሪዎች ተብለው የተቀመጡ በመጅሊስ ስር የተቀመጡትን አወዳደርና ያ ረበል ዓለሚን እላለሁ። እንደው ሽታው እንኳ የለም እኮ ሱብሓነላህ፣ ጥቅሙ እንኳ ይቅርብን። ምነው ወላሂ እንዲህ ያለው እንዲያስተናግዱት ረሃ ያደርግ ይህን አልስጡት ማለት ይቅርና ምን አለ እንደው ያዝነው እንዲህ ቢይዘን እኛን በተውን። እና ሁሌ አዛ ነው የምንሰማው፣ ሁሌ አዛ። ሰላት አይሰገድ፣ ተሐጁድ አይሰገድ፣ ጥሩ ኢማም ካለ አይቀመጥ ይቀር። ሁሌ ኹራፋት፣ በጣም ጥሩ ያልሆኑ ነገሮችን ነው ሁል ጊዜ የምንሰማው። እና ህልም የሚሆንብን ከዚህ አንጻር ነው። ፈሱብሓነላህ። ከዛን ዑመር ብን ዓብዱልአዚዝ እንደዚህ ብለው ይጽፋሉ። ይህን ጊዜ ፈሰደ አልዋሊ ቢአምሪ አሚር ልሙእሚኒን፣ ወዲያውኑ ያ የእሳቸው ወኪል የእሳቸውን ትእዛዝ ከቦታው ለማድረስ ቶሎ ብሎ ፍንድቆቹን ይሰራል። ከዛ በኋላ በየቦታው እንዲያደረገና ናሱ ፊ መሻርቅ ልቢላድ ልእስላሚያ ወመኻሪቢሃ የተሐደሱነ አንሃ፣ ከዛን እነኛን ሆቴሎች ያዩ ስለ እሷ ወሬ የሰሙ ሰዎች ሁሉ እንዲህ አድርጎ ዑመር ብን ዓብዱልአዚዝ እንዲህ አድርጎ ለሙስሊሞች እንክብካቤ የሚውል ፈናዲቅን ሆቴሎችን አሰራ ብለው ይናገሩ ጀመረ። የሚገርመው ፈማ ካነ ሚን ውጁህ አህሊ ሰመርቀንድ ኢላ አን ወፈዱ አላ ዋሊሃ ሰልማን ብኒ አቢ ስሪይ ወቃሉ እንደገና ደግሞ ሰመርቀንድ የሚባል ሩሲያ ውስጥ ያለ አገር ነው። ከዛ ደግሞ ሰዎች ሩሲያ በሙስሊሞች እጅ ነበረች እና ሰዎች መጡ። እነኚህ ሰዎች የሰለሙ ሰዎች አይደሉም። ጂዚያን በመክፈል ግብርን በመክፈል የሚኖሩ ነሳራ ነበሩ። ታዲያ በዑመር ብን ዓብዱልአዚዝ ጊዜ የዑመር ብን ዓብዱልአዚዝ ወታደሮች ሙስሊሞች በዛ አካባቢ ሰፍረው ከዛን ሀገሪቱን ያሳድራሉ። ከዛን እነኚህ ሰዎች ከሰመርቀንድ ተነስተው እዛው ኤዥያ ማለት ነው፣ እዛው ኤዥያ ሱለይማን ኢብኑ አቢ ስሪይ ዑመር ብን ዓብዱልአዚዝ እነኛን ሆቴሎች ስራ ብለው ወዳዘዙት ሰው ይመጣሉ። ከዛ በኋላ በሰመርቀንድ ላይ ተወክሎ የነበረው ቁተይበቱ ብኑ ሙስሊም የሚባል ሰው ነበረ እና እሱም እንዲያርጎን ብለው ለክስ ይመጣሉ። ቀደሐመ ቢላደና ሚን ገይሩ ኢንዛር፣ ሳያስጠነቅቀን ቀድሞ ሳይነግረን አገራችንን ወሮታል። ወለም የስሉክ ፊ ሐርቢና ማ ተስሉኩነሁ፣ እኛን በመዋጋት አገራችንን በመያዝ ማዕሸረ ልሙስሊሚን እናንተ ሙስሊሞች የምትሄዱትን አይነት አካሄድ አይደለም የሄደው። ስለዚህ ፈቀድ አረፍና አነኩም ተድዑና አዕዳአኩም ኢለ ድኹል ፊ ልእስላም፣ ይህም እናንተ ጠላቶቻችሁን ወደ ኢስላም እንዲገቡ እንደምትጠሩ እንደምትጋብዙ እናውቃለን። እንዲህ ካሉ ደግሞ በቃ ጂዚያን ይክፈሉ፣ ግብርን ከከፈሉ እንደምትጓቸው እናውቃለን። ሙስሊም ከሆነ ዘካ ይከፍላል። አለል ኪታብ ደግሞ ጅዚያ ይከፍላል። ፈኢን አበ ይህኔ ነው ግብር አልከፍልም ካሉ አዕለንቱም አለይህም ልክታል ያኔ ጦርነት ታውጁባቸዋላችኋል። አዎ ማንም ሰው አገሪቱ የምትተዳደርበት ወጪ የሚሸፈንበት ያ ግብር መከፈል አለበት የግድ ነው። ሙስሊሞች ዘካ እንደሚከፍሉት ማለት ነው። ታዲያ ይሄ ነው ይህንን እናውቃለን አሉ እነኚህ ሰዎች። ወኢና ቀድ ረአይና ሚን አድሊ ኸሊፈቲኩም እኛ የእናንተን ኸሊፋ የዑመር ብኑ ዓብድልአዚዝን አድል ፍትሐዊነት ያንን አይተናል። ወቱቃሁ ተቅዋውን አላህን ሸሪ መሆኑን አውቀናል። እንደገና ደግሞ ና አግራና ቢሸክዋ ጀሽኩም ኢለይኩም ደግሞ በጣም ያስከጀለን ነገር የእናንተ ወታደሮች እኛ ዘንድ መጥተው ሲበድሉን በቀጥታ ወደ አዛዦቻቸው ሄደን ያን በደላችንም መናገር መቻላችን ደግሞ ይሄ ከሀገራችን ተነስተን ወደ እሱ እንድንሄድ እንትን ብሎናል፣ ገፋፍቶናል። ወልስተንሳር ቢኩም አላማ አንዘለሁ ቢና ቃኢዱ ሚን ቁዋድኩም ከእናንተ የጦር መሪዎች መካከል አንድ የጦር መሪ በእኛ ላይ በደል ቢያደርስ ያን በደልም ለአሚሮች ለአዛዦች ሄደን ስንናገር የሚስተካከል መሆኑ እኛ ተነስተን እንድንሄድ አድርጎናል። ፈአዘን አዩሃ አሚሩ ስለዚህ አንተ አሚሮ ይፍቀድልን ሊወፍድ ሚና ቢአንየፊደ አላ ኸሊፈቲኩም ከዛን እኛ ይሄ ቡድን ወደ ኸሊፋው ወደ ዑመር ብኑ ዓብድልአዚዝ እንዲሄድ ፍቀድልን ይሉታል። በአን የርፈዓ ዙላመተና ኢለይሂ በደላችንን ወደ እሱ የሚያደርስልን ልዑካንን ልንልክ ስለሆነ ልን ይሉታል። ፈኢንካነ ለና ሐቁን ወዕጢናሁ ሐቅ ካለን ሐቃችን እንቀበላለን። ወኢን ለም የኩን ዑድና ሚን ሐይሱ ዘሀብና ይህ የማይመለስልን ከሆነ ደግሞ እንደ ሄድ እንመለሳለን ወደ ሀገራችን ብለባ። በዚህ ጊዜ ፈአዚና ሱለይማን ሊወስድ ሚንሁም ብልቁዱሚ አለ ልከሊፈቲ ፊ ዲመሽቅ ከዛን ሱለይማን የተባለው በኤዥያ ሀገር ውስጥ ያሉትለው ሂዱ እሺ ብሎ ወደ ዲመሽቅ የሰመርቀንድ ሰዎች እንዲሄዱ ፈቀደላቸው። ፈለማ ሳሩ ፊ ዳር ልኪላፋ ከዛን ዑመር ብኑ ዓብድልአዚዝ ዘንድ መጡና ረፈዑ አምረሁም ኢላ ኸሊፈት ልሙስሊሚን ዑመር ብኑ ዓብድልአዚዝ በደላቸውን ለዑመር ብኑ ዓብድልአዚዝ ተናገሩ። እንዲህ አድርጎን ብሎ ሲል በቀጥታ ዑመር ብኑ ዓብድልአዚዝ ለሱለይማን ብኑ አቢ አስሪይ ወደ ተባለው ኤዥያ ውስጥ ወዳለው ወኪላቸው ይጽፋሉ ደብዳቤ። ምን ይላሉ? አማ ባዕድ አሉ። ፈኢዛ ጃአከ ኪታቢ ሃዛ ይሄ ኪታብ ከመጣ አንተ ዘንድ ከደረሰ ፈአጅሊስ አላ አህሊ ሰመርቀንድ ለሰመርቀንድ ሰዎች መድብላቸው ቃድን የንዝሩ ፊ ሸክዋሁም በደላቸውን የሚመለከትም ቃዲ ዳኛ መድብላቸው። ፈኢንቀዳ ለሁም ለነሱ ከመር እንትን ከፈረደላቸው ዳኛው ግራ ቀኝ አይቶ ሰሙር ጀሽ ልሙስሊሚን ቢአን ዩጋዲራ መዲነተሁም ወዲያውኑ የሙስሊሞችን ጀሽ ወታደሮች አገሮቻቸውን ለቀው ለነሱ ፍሪ አድርገው እንዲመለሱ ትሉ ብለህ እዘዛቸው። ወድዑ ልሙስሊሚን አልሙቂሚነ በይነሁም ኢለሚዩሐንሁም እነሱ መሀል ያሉ ሙስሊሞችን ከነሱ ተነጥለው የሰመርቀንድ ሰዎችን እንዳይቆጣጠሩ ወደ ኋላ እንዲያፈገፍጉ ንገራቸው። ወዑዱ ከማኩንቱም እንደነበራችሁ ተመለሱ። ቀብለ አንየል ኩለድ ያረሁም ቁጠይበቱ ብኑ ሙስሊም ወደ ሀገራቸው ሳይገባ በፊት የነበሩበት ሐለይ የተዋቸው ተለው ዑመር ኢብኑ አብዱል አዚዝ ምን አደርጋሉ ለሱለይማን ኢብኑ አቢ አስሪጅ ይጽፋሉ። ከዛን ያ ልኡካን ቡድን መጣ ያንን ደብዳቤ ይዞ። ከዛ በኋላ ደብዳቤ ይዞ መጣና ለሱለይማን ኢብኑ አቢ አስሪጅ ይሰጠው። ከዛን ወዲያውኑ ሱለይማን ኢብኑ አቢ አስሪጅ ያን ደብዳቤ ተመለከተና ወዲያውኑ ዳኛውን ጠራው። ዳኛውን ተመልከት አለው። ከዛን ዳኛው ወቀባ ለሁን ሐቁ የእናንተ ነው ተበድላችኋል ብሎ ዳኛው ፈረደላቸው። እንደ ዛሊክ ወዲያውኑ አመረ ሉጋሊ ጅኑድ ልሙስሊሚና አን ዩክሉ ለሁም ዲያረሁም። ወዲያውኑ ሙስሊሞች ከዛ አካባቢ መቅለው እንዲወጡ አዘዛቸው። ያን የዑዱ ኢላ ሙአስከራቲሂም ወደ ጦር ካምፓቸው እንዲመለሱ አዘዛቸው። ወአን ዩናዲዙሁም ከረተን ኡኽራ እንደገና በአዲስ ጥሪ በአዲስ ማስጠንቀቂያ ፈረጋችሁ እንዲካላደረጋችሁ ብለው ሸርጥ ጠብቀው እንዲገቡ እንደገና እንዲያደርጉ አዘዛቸው። በዚህ ጊዜ ምን አሉ? ከፊላቸውን ተመለከተና እነኛ የሰመርቀንድ ሰዎች እንዲህ አሉ፣ ውይሐኩም ዋላችሁ እናንተ የሰመርቀንድ ሰዎች አሉ፣ ነሳሮቹ ማለት ነው። ከፊላቸውን ለቀድ ካነቱም ሀኡላይ ልቀም እነኝን ሙስሊሞች እነኝን ሰዎች አብራችሁ ተቀላቅላችሁ ኖራችኋል። ወአቀምቱም ማአሁም ከነርሱ ጋር ኖራችኋል። ወረአይቱም ምን ሲረትህም የሙስሊሞችን ታሪክ አይታችኋል። ወአድልህም ፍትሐቸውን አይታችኋል። ወስድቅህም እውነተኝነታቸውን አይታችኋል። ማረአይቱም ስለዚህ እነኝን ሙስሊሞች ተነጥላችሁ ምን አይነት ሀያት ነው የምትኖሩት? ከሙስሊሞች ጋር ተነጣጥለን ምን አይነት ሀያት ነው የምንኖረው? ስለዚህ እኛ የሰመርቀንድ ሰዎች ሙስሊሞችን ማጣት አንፈልግም። አሚራቸው ፍትሐዊ፣ አዛዣቸው ፍትሐዊ፣ ወታደሮቻቸው ፍትሐዊ። ስለዚህ ፈስተብቁሁም ዒንደኩም እነሱ እንኳ ጥለን እንሂድ ቢሉ ሙስሊሞች እኛ እናንተ እነሱ እናንተ ዘንድ እንዲቆዩ አድርጓቸው። ወጢቡ ቢሙአሸረትህም ነፍሰን ከእነሱ ጋር በመኖር ነፍሳቸው ትደሰት። ወቀሩ ቢሶሕበትህም አይነን ከእነሱ ጋር በመጎዳኘት አይናችሁ ትርጋ እነሱን እያየች። ያ አላህ ታዲያ ሙስሊሞች እንደዚህ የሚባሉ ነበሩ? ወደኋላ ስንሄድ ማለት ነው ስብሓንላህ ከዛ እንዲህ ያሉ ሰዎችን ነው ኢስላም የሚያፈራው። ለምድር ጠቃሚ የሆኑ መድኃኒት የሆኑ አሚሮቻቸው ተመራቂዎች እንቅልፍ የሚያጡ ስለ ሰዎች ማለት ነው። እንደዚህ ነው ያሉት የሰመርቀንድ ሰዎች። በሌላ ጊዜ እናያለን። ዑመር ኢብኑ አብዱል አዚዝ እጅግ አድል ከመሆናቸው የተነሳ ተኩላዎች ፍየሎችን መብላት አቁመው ነበር ይባላል። ከዛ አንድ ገጠሬ አንድ ተኩላ ፍየልን ስትበላ አየና ከዛ በኋላ ምን አለ? አሚር አልሙእሚኒን በሀያታቸው ናቸው አይደሉም ተጠራጠርኩ ብሎ ወደ መዲና ቢመጣ አልፈው አለሳቸው። ስለዚህ ፍትህ በምድር ላይ ሲነግስ አድል ሲነግስ ምግብ ምድር ትሞላለች። ምድር ለሰዎች አስደሳች ትሆናለች። ፍትህ አይፈልጉም። መቼ ነው እንደው መች በሞትኩ ይላሉ። ስብሐንአላህ። እስቲ ሶስተኛውን ሱራ ሶስተኛውን ገጽታ እንመልከትና በዚህ እናበቃለን። በሶስተኛው አመ ሱረቱ አሳሊፈቱ ሶስተኛው የታሪካቸው ገጽታ ደግሞ ይሄ ዱንያን ሲያጠናቅቁ ያለው ሀያታቸውን የሚያሳይ ነው። አመ ሱረቱ ሳሊፈቱ ሚን ሱወሪ ሀያት ዑመር እብን ዓብዱልአዚዝ ረድዋኑላሂ ዓለይሂ ፈየርዊሃ ለና እብኑ ዓብዱል ሐከም። ይህን ታሪክ ደግሞ የሚነግሩን እብኑ ዓብዱል ሐከም ናቸው። አነፊስ በሚባል ኪታባቸው ውስጥ እዩ ምን ሆነ ዑመር እብኑ ዓብዱልአዚዝ ለማ ሐደረት ዑመራል ወፋቱ ዑመር ብን ዓብዱልአዚዝን ሞት በተጣዳቸው ጊዜ ደኸለ አለይህ መስለመቱ እብኑ ዓብዱልመሊክ መስለማ እብኑ ወደሳቸው ቃል እነከ አሚር ልሙእሚኒን ሙእሚኒን ሆይ አላቸው ቀድ ፈጠምተ አፍዋህ አውላድከ አን ሀዘ ልማል አንተ አሚር ልሙእሚኒን የልጆችህን አፍኮ ከዚህ ገንዘብ የራቀ አደረግከው የተቆረጠ አደረግከው። ፈሐበዛ ለው አውሰይተ ለሁም ምን አለ ለእነሱ ብትናዘዝላቸው። ኢላ መን ትፈድልሁ ምን አህሊ በይቲክ ከቤተ ዘመዶችህ መካከል እገሌ ልጆችን ተንከባከባቸው ብትል ምን አለ ወይ ደግሞ የውርስ ገንዘብን ብትተውላቸው ምን አለ ብሎ ይወቅሳቸዋል። ፈለመን ተሃምን ከላሚህ ቃለ ዑመር ሰለመቱ ብኑ ዓብዱልመሊክ ንግግሩን ሲያበቃ ዑመር ብኑ ዓብዱልአዚዝ ምን አሉ አጅልሱኒ እስቲ አስቀምጡኛሉ። ፈአጅለሱሁ ፈቃል አስቀመጧቸውና እንዲህ አሉ ቀድ ሰሚዕቱ መቃለተከ ያ መስለማ መስለማ ሆይ ያልከውን ንብህን ሰምቻለሁ። አማ ቀውሉከ እኒ ቀድ ፈጠምቱ አፍዋህ አውላዲ አን ሀዘ ልማል እኔ የልጆችን አፍ ከዚህ ገንዘብ እንዲቆጠብ ይህን ገንዘብ እንዳይበላ አደረግክ የልጆችን አፍ ስላልከው ነገር ينقر المرسل استحاله فإني والله ما منعتهم حقا هو لهم والله ليب مؤمنو تلاي يتشون كشنين تاده يرافات جون حق اقوال كالكال قوات جون يمسلمو تن حق دم واسال لفيال ستات جون سبحان الله سنت بالا سلطان نو بمسننا ስልጣኑ ተጠቅሞ የራሱን ኪስ የሚያደልቁ ስንትና ስንት ባለስልጣን ሹመቱን ተመክቶ ስንትና ስንት ስራ ይሰራል። ይህን አታቁምን? ዋና ቀሉ ካሉ እንዲህ ያልከው ንግግር ደግሞ ለው አውሰይተ ብህም እለየ ወይ እኔ እንድንከባከባቸው አው ኢላ መን ቱፈድሉሁ ሚን አህሊ በይቲክ ወይ ደግሞ ከቤተ ዘመዶች መካከል የምትመርጠውን ሰው እነኝን ልጆች ተንከባከብልኝ ላልከው ደግሞ ብለህ ብትል ላልከው ደግሞ ፈኢነማ ወሲይ ወወልይ ፊህም አላህ እነሱን ተንከባካቢዬ እነሱን ጠባቂዬ አላህ ነው አሉ። አለዚ ነዘለ ልኪታበ ቢልሐቅ ያ ኪታብን በእውነት ያወረደው አላህ ይንከባከብልኛል። ወሁወ የተወለ ሳሊሒን እሱ ሳሊሖችን ወዳጅ አድርጎ ይይዛል። وألم يا مسلمة مسلمة هو الأوت أن أبنائي أحد رجلين لجوتكو كولت يسو أينت عن بنو يميخونت لجوتي كولت يسو أينت عن بنو يميخونت إما رجل صالح متقل وين صالح الله المفراسو يغون ألو فسيؤينه الله من فضله عندك هون دغمو الله كترفات ويردات جوال ويجعل له من أمره مخرجا كتنكو لتقروا موت أجعل الله كم يادر قل السون ويميهونت وإما رجل طالح ويدغمو مجرم هنا صولي ونمك الجلال يونمك الجلال مكبنا للمعاصي وانجلا يميت أدو إلا نميتنا الكولة تاندونو فلن وانجلا نابغون النسو فلن أكون أول من يعينه بالمال على معصية الله تعالى بقنزبي الله سبحانه وتعالى بمو انجلا يمرد أجو مطلق سلزي تهوتونو استي النسات أجو نقر كليلي كأن كمؤمنوش جنسب لن نسو ملونا أن تجدو تجدو سبحان الله تملكتو تلو لموتونو. ثم قال أدعو إلي بنيا استجدو تنترو لنعلم فدعوهم وهم بضعة عشر ولدا بضعة عشر مالت كأسرا سوست كأسرا زد أينو أسرا أنت وأسرا سوست يجو تشاكو سبسبونا فلما رأوهم عمر بن عبد العزيز يجو تشاكو سيايو ترك ركت عيناه عيناتشو عن الباج سبحان الله كذان منال عمر بن عبد العزيز بنفسي فتية تركتهم عالة لا شيء لهم يعني ان السنة كان بمثل البيت كذي مالت مؤمنو تنسي خادمو مالت نبوزو نقرتتو ان بزيدهو تشادر قيتهو قواتشو على الساتشو وبكى بكاء صامتا ذك دمس إليه لقصنا لقصنا ثم التفت إليهم وقال ودن السزور اللان دي بلوالو أي بنية لجوجي بلوالو إنك أرتركت لكم خيرا كثيرا أني لن أنت بزو خيرا تتشال لوالو عمر بن عبد العزيز فإنكم لا تمرون بأحد من المسلمين أو أهل ذمتهم أن أنت المسلمات أتقب ستالفو وينم دقمو بمسلمات تقود الترسر بألو سووش أتقب ستالفو إلا رأوا أن لكم عليهم حقا إني كموت قبوها لا يتموش سلام متهمو يتموش اندامو هوناتشو إن أنت بالنسو لي حق اندالاتشو يمياوكو هونو انجي تلواتشو أيالفو سبحان الله يني لجوش يتم متهمم أيالفاتشو بمالك يسمان ماتشوان يا الله يا بنية لجوش خيالو إن أمامكم خيارا بين أمريني إسكي أمي لان مرت أجوالو فلفيت أجوه لتمرتو تنبت جلود ولت نقر ألا وإما أن تستغنو وي أمي كمسلموش حبت لن أنت ستجي ويرخو لأبوكم النار حبت أجوه كمسلموش جنزب ست أجوه بسات لقضاء عندو عماراج نو عالواجو وإما أن تفتقروا يلانيو عماراج دقمو أنت بخوت جوناتو قويتاتو ويدخل الجنة عباتاتو جنة نقباتو نو يتنيو انتمرت عالواجو عالواجو سبحان الله كزان إني دقمو أنت لعباتاتو جنة اندمت مرتو عالترات ترم بلوالو كذا لجو تشاكو دونة سيمرتو قلنا رزقكم الله ሂዱ ልጆች ሆይ አላህ ይመግባችሁ አላህ ርዝቅን ያወርድላችሁ ብለው ሸኛቸው ሱብሃንአላህ ከዛም ይህን ጊዜ መስለመቱ ابن عبد الملك مناله عندما هو خير من ذلك يا امير المؤمنين ارى امير المؤمنين انت كفتحتهم لولا امراج اني زند الله على ما هو انت نو يا مسلم عبد الوسيل عندي 300000 دينار 300 شي دينار اني زند الله ስለዚህ እሱ ልስጥት ልስጥላንተ አንተ ለልጆችህ አከፋፍል ولا فقال له عمر بن عبد العزيز عمر بن عبد العزيز سلام ابن عبد الملك 300 شي دينار اني زند الله هديا لستهنا كذا بلجوتي ماكل اكفافل سيلاچو فقال له عمر او خير من ذلك يا مسلمة مسلمة كذا يبلط خير نجر الله لمن على نجرهم كذا وانا كذا يبلط خير بدنو من دماسين سبحان الله يموتوا بلد اني حديا لستخ ايتبالو لا اله الا عمر بن عبد العزيز يا الله انني سوسمتوشي دينارك اني تدقواتشو مسكينك علو سلسي كما بجوش بفيت لنن يا مسكينك ادرسي يا الله كما بجوش بفيت لنن يا مسكينك ادرس ብለውላቸው አዲህን ጊዜ ተተረቀረቀ ተአይና መስለማ ለመስለመቱ ابن عبد الملك عين انبع السلكنا رحمك الله يا امير المؤمنين امير المؤمنين الله يزنده حي وميتا بيوت صالح عندك يا الله سونا سبحان الله بيوت صالح عندك يا الله سونا يتمس كل من ديك على السونة فقد أمنت منا قلوبا قاسية يدرك أجلباتنا على الزنكة وغرتها أستغط وأبقيت لنا في الصالحين ذكرى إنا كصالحوك عند النبوصة أدركا سبحان الله يمي جرمو ختام من هنا مسلاتشو واندموتش هدوتش ثم تتبع الناس أخبار أبناء عمر من بعده كذان سويتش عمر بن عبد العزيز لجوتش تاريك يكتات المجمل يتقبو من درس يمي جرمو እንደዛ ሃይ ነፍሩት ዑመር ኢብኑ አብዱል አዚዝ አስራ በአስራ ቤቶች የሚቆጠሩት ልጆች ሁሉ ቁሙ ረዘቀኩሙላህ ተነሱ አላህ ርዝቅን ይስጣችሁ ብለው ዱዓ አርገውላቸው አልነበረ ሁላቸውም ሀብታም ሆኑ ሱብሃንአላህ ያለ ልጆቻችን ሐራም ነገርን አለማምጣታችንን እርግጠኛ ነበር حرام دينكان اقالاتشن دايغبا يلجوچاچ صاف مست دايغبا نتنقق الله نجيك النفرا اخرات النفرا الله كل النجر يامچاچن لنا تاديا يا عمر بن عبد العزيز سستني الصوره يهم شنس لنكرا بكر اخوتي واخواتي والله إننا نسويك سنناس تنوز تاريكات جمسن سما لباتشن بحسيك المولان أمام الله ينويا اللغوت يمي لون يصينا الله انديا اللغو سويك إن عمر بن عبد العزيز صالحوك ሁላችሁንም በጀነት እናገኛችሁ አላህ ያድርገን። ከዛን እስኪ ታርከን ነገረኝ ብለን እንጠይቃችሁ አላህ ያድርገን። ያ ረብ العالمين ያ ረብ العالمين እኛንም ሚስቶቻችንን ለሚስቶች ባሎቻችንን ልጆቻችንን እናቶቻችንን አባቶቻችንን እንዲሁም ዘመድ አዝማዱን በሙሉ አላህ ሳሊህ አድርጎት ጀነት ውስጥ ገብተን የምንነጋገር አላህ ያድርገን። اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم ارزقنا حبك وحب نبيك وحب صحابة نبيك يا ذا الجلال والإكرام. اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه يا ذا الجلال والإكرام. اللهم ادخلنا الجنة وقنا عذاب النار. اللهم يا حي يا قيوم نسألك بأسمائك الحسنى وصفاتك العلى أن تيسر لنا طرق الخير. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم أصلح شأننا كله اللهم أصلح شأننا كله اللهم أصلح شأننا كله أحسن عقبتنا في الأمور كلها واجرنا من خزي الدنيا وعذاب الآخرة يا ذا الجلال والإكرام. اللهم وفقنا اللهم وفقنا زدنا ولا تنقصنا. اللهم ارفع درجاتنا وثقل ميزاننا يا ذا الجلال والإكرام. اللهم اجمعنا في دار كرامتك في جناتك جنات النعيم. آمين اللهم آمين. اللهم صل وسلم وبارك على محمد وعلى آله وأصحابه وآخر دعوانا الحمد لله رب العالمين والسلام عليكم ورحمة الله وبركاته.